إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها أربعة أشهر ذلك الدين القيم فلا تظلموا فيهن أنفسكم وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين. إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله فيحل ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين. إن عدة الشهور عند الله 12 شهرا في كتاب الله የወራቶች ቁጥር አላህ ዘንዳ 12 ናቸው ይላል። ይሄም በአላህ መዝገብ ቀደም ሲል የተዘገበና የሰፈረ ነው። እና ኪታብላህ ማለት በለውሐል መህፉዝ መጀመሪያውኑ ዓለምን ሲፈጥር እና ሌትንና ቀንን ሲመድብ አመት በ12 ወራት እንደሚከፈል ወስኖ ዘግቦታል ማለት ነው። መቼ ነው ይሄ ዘገባ የተካሄደው? የውመ ኸለቀ ሰማዋቲ ወል አርድ ሰማያትንና ምድርን በፈጠረበት ጊዜ ሰማያትንና ምድርን ፈጥሮ ሲያበቃ ፀሐይና ጨረቃን ሲመድብ ለሊቶች እንግዲህ በቀን እየተተካኩ ቀንና ለሊቶች ወደ ሳምንት ሳምንት ወደ ወር ወር ወደ አመት እየተተካለለ ሲሄድ አመት የሚባለው በ12 ወር እንደሚከፈል ወስኖና መድቦ ገና ዓለም ከመፈጠሩ ጋራ በማያያዝ መድቦታል ነው የሚለው። ይሄ እንግዲህ ሸርዒ የሆነው አመት በ12 ወር የሚከፈል መሆኑን እሱም ደግሞ ሂሳቡ በጨረቃ የሚሄድ መሆኑን ወስኗል ማለት ነው። ሚንሃ አርባአቱን ሑሩም ከ12 ወራቶች መካከል አራቶቹ ወራቶች ለየት ያለ ክብር አላቸው። ስምንቶቹ እንደ ተራ ወራት ሲሆኑ አራቶቹ ግን ክብር አላቸው። ይሄ በእስልምናም በጃሂልያም ተጥንት ጀምሮ የታወቀና የተለመደም ነው ደግሞ ማለት ነው። እና የነሱ ክብር ምን ላይ ነው? በውስጣቸው የተደረገው ኢባዳ ደረጃው ጥድርብ ይሆናል። እንደገና ደግሞ ጥፋት ወንጀል የተሰራ እንደሆነ ከሌላው ከተራው ወንጀል ይከብዳል ማለት ነው። እና በዛው ውስጥ እንግዲህ በነዛ ወራቶች ውስጥ ገና በጃሂልያ ሙስሊምና ሳይመጣ በተለይ አረቦቹ ያቋቸው ነበር ያከብሯቸው ነበር ጦርነት ዘመቻ ምናምን የሚባል ነገር ያቆሙ ነበር ማለት ነው። ግን ኋላ እየወሰለቱ ሲመጡ ሙሉ በሙሉ ባይደፍሯቸውም እንኳን በሌላ ወራት ማሽላሽግና መተካት ሲያመጡ ቢሳሳቱም በመሰረቱ የተከበሩ መሆናቸውን አውቀው ቆይተዋል ማለት ነው። ذلك الدين القيم እና በሸሪዓተ الاسلام አመት በ12 ወራት ይከፈላል የሚባለው አነጋገር ትክክለኛው ሃይማኖታዊ መመሪያ ነው ይላል። ከዚህ አንስምም አያድግም። እሱም ደግሞ የሚታሰበው በጨረቃ ነው። ፈላተዝሊሙ ፊሂና አንፉሰኩም በእነዚህ በተከበሩ አራት ወራቶች ውስጥ ነፍሶቻችሁን አትበድሉ ማለትም ኢባዳ አድርጋችሁ ብዙ አጅር ለማግኘት ስትችሉ በመስነፍ ማግኘት የሚገባችሁን ነገር አትጡ። እንደገና ደግሞ ወንጀል ፈጽማችሁ በቅጣት ውስጥ አትግቡ። የተከበሩ መሆናቸውን አውቃችሁ ፍሯቸውና አክብሯቸው እንጂ ራሳችሁን እንዳትበድሉ የወራቶችን ክብር በመጋፋት በማለት ያስጠነቅቃል። ወቃቲሉ ሙሽሪኪነ ካፈተን አጋር የሆኑ ጥላቶቻችሁን በአጠቃላይ በየአቅጣጫው በመጡበት ተጋደሏቸውና ታገሏቸው ይላል። እንግዲህ እዚ አሽረል ሑሩም ጋር ያያያዘበት ምክንያቱ በእነዚህ በአሽረል ሑሩም ጦርነት አታድርጉ እንጂ ከዛ ውጭ ባለው ወራት ሁሉ ታገሏቸው ለማለት ነው። ከማዩቃቲሉነኩም ካፋ እነሱ በአጠቃላይ እናንተን እንደሚጋደሏችሁና እንደሚታገሏችሁ ሁሉ እናንተን ባጠፋው እነሱን ታገሏቸው ታይሆን በተቻለ አቅም ሁሉ በአሽረል ሑሩም እንዳይሆን ተጠንቀቁ ማለት ነው። ያውም ደግሞ እነሱ ስካል ጀመሩና ገፍተው ጥቃት ካልፈጸሙ ድረስ ነው። እነሱ ገፍተው ከመጡና ሙስሊሞችን የሚያጠቁ ከሆነ አሽረል ሑሩም ነው ይያሉ እጃቸውን አጣጥፈው ዝም ብለው መጠቃትም እንደለለባቸው ተነግሯል በሌላው ቦታ። እነሱ ስካል ጀመሩና ሁኔታው ስካል አስገደደ ድረስ በአሽረል ሑሩም ምንም አይነት ነገር እንዳታደርጉ። ገፍቶ ከመጣ ግን በዛም ሳይቀር ታገሏቸውና ተጋደሏቸው። ወአለሙ አንላህ ማል ሙተቂን እና አላህ ደግሞ ሱብሃነሁ ወተዓላ እሱን የሚፈሩና ፍቃዱን የሚያከብሩ ከሆኑት ባሮቹ ጋር ነው በርዳታና በንክብካቤውና የኔን ፍቃድ እስካከበራችሁ ድረስ እኔ ከእናንተ ጎን ነኝ ማንኛውም ነገር አሳካላችኋለሁና ደግፋችኋለሁ በለይላ። እነመ ነፊኡ ዚያደቱን ፊል ኩፍሪ የተከበሩትን ወራቶች ወደ ተራ ወራቶች ማለዋወጥና ማሸጋሸግ بكفر تكبار لاي تجماري ستتنو بلاتشو إلا يضل به الذين كفروا إن الزاكة هذه هو نستوج بزيها دراغوت يتساسا تبتان يحلونه عاما عندما يتكبروا نورا باند عمتوس يدقفروا تان ويحرمونه عاما بليلا عمتوس رغمو عند جنا كبروني ملسوا لتان بيواتيو عدة ما حرم الله الله أكبراتشون يورات قدروتشي ليأورى الرسلنا ليأشجع الشقو مالتنا فيحل ما حرم الله الله يكلك له النجر الناس اللي تفكر يا در قالوا بقل في الله قتاتشو يتفكروا اندقموا اندى تكلك يا در قالوا زينا لهم سوء عمالهم بزي أسرارنا أدرا قتاتشو لقموا مدفو سراو اتشاتشو اندى ملكام نجر هنا وتشلموا وتايواتشو والله لا يدي القوم الكافرين الله لقموا كهدي اهون سواتشن ወደ ነጃ መንገድ አይመራቸው እና አያድናቸው ማለት ይሄን ያለበት ምክንያቱ እንግዲህ ቀደም እንደጠቀስኩት ሙሽሪኩል አረብ አሽራል ሁሩምን ያቁ ነበር አራቶች ወራቶች በነዛ ወራቶች ጦርነት ረክሻ ወራራ ዘረፋ የማይደረግ መሆኑን በማወቅ ብዙ ጊዜ ያከብሯቸው ቆይተው ነበር በመጨረሻ አካባቢ ግን ምን አደረጉ ጦርነት ማድረግ በሚፈልጉበት ወራት አሽራል ሁሩም ገፈ የመጣባቸው እንደሆነ ያንን ጦርነቱ እንዳይቋረጥባቸው ጦርነቱ ቢገፉበት እነሱን የሚያዋጣቸው መሆኑን ሲያውቁ በመሐከለ ያቋረጥነና ረፍ የፈጠን እንደሆነ ጥላቶቻችን ተጠናክረው መልሰው ያጠቁናል ብለው ሲፈሩ ሙሐረም ላይ እንደሆነ እንግዲህ ሙሐረምን በቀጥታ ዝም ብለን መዋጋት አለብን ግን በሙሐረም ፈንታ የሚከተለውን ሶፈርን እና ከብራለን ይያሉ ያሽጋችሁ ገባ እና ሊዋጡ ዒደተ ሙሐረም الله ማለት ሙሐረም 29 ወይ 30 ቀን ነው የሚሆነው አይደለም ስለዚህ እሱን ተደፈር በሚቀጥለው ሶፈር 29 ወይም 30 ቀን እና ከብረዋለን ይያሉ ቁጥርን በቁጥር ብቻ የቀናቶችን ቁጥር በቀናት በመተካት ብቻ ሊተቁን ሊሸፍኑት ይሞክራሉ ይሄን ማድረጋቸው ደግሞ የኩፍር ወንጀላቸው ሳይንሳቸው በኩፍራቸው ላይ ሌላ ተጨማሪ ወንጀል እንደፈጸሙ ይቆጠራል ምክንያቱም ይሄ ተፈጥሯዊ ህግ ነው አላህ ገና የውመ ኸለቀ ሰማዋት ወልአርድ ሰማይና ምድርን በፈጠረበት ጊዜ የአመቱ ወራት በ12 ይከፈላል ብሎ ወስኖና መድቦ ያለውን ነገር እነዛ ከአራቱ ለከስምንቱ በላይ ደግሞ ያሉትን አራት ወራቶች ልዩ ክብር ያላቸው ብሎ ወስኗቸው ሲያበቃ እነሱ ግን እነዛን ክብር ያላቸውን ወራቶች በሌላ በተራ ወራቶች በመተካትና በማወራረት ይሄን ለማስተካከል ሲሞክሩ በኩፍር ላይ ለተጨማሪ ጥፋትና ወንጀል ነው ይላል እና በየመልክ እንግዲህ ያሽጋሽጉ ነበር በከርሞ ደግሞ ዙሮ በሚመጣበት ጊዜ ሙሐረም ላይ አሁንም ጦርነት ማድረግ ማያስፈልግ ከሆነ ያው በመደበኛው አላህ በወሰነው መሰረት ያከብሩታል እና ቆይተው ደግሞ ረጀብ ላይ እንደዛ ያስፈልጋቸው እንደሆነ ረጀብን ዝም ብለው ይደፍሩትና ሻዕባን ደግሞ በትኩ እንደገና ያከብሩ ነበር ማለት ነው እና በመሰረቱ እነዚህ አራት ወራት የሚባሉት ሶስቶቹ ተከታታይ ናቸው ሞቱን አንዱ ብቸኛ ነው ብቸኛው ረጀብ ሲሆን ያው በጁማ ደስታኔና በሻዕባን መካከል የሚገኘው ሶስቶቹን አመቱን ያሉት ዙልቂዕዳ ዙልሒጃ ሙሐረም ናቸው ማለት ነው። እና እነዚህ ሙሽሪኮች እንግዲህ አላህ Subhanahu Wa Ta'ala የመደባቸውን ወራቶች እነሱ በተራ ወራቶች እየተኩና እየለወጡ ቁጥርን በቁጥር ብቻ ለመተካት የሚያደርጉት ሙከራ ይሄ በኩፍራቸው ላይ ሌላ ተጨማሪ ወንጀል ነው በማለት ኮነናቸው ማለት ነው። ሙስሊሞችም ታዲያ የዛ አይነት ጥፋት እንዳይፈጽሙ አስጠነቀቃቸው። እና ይሄን አድራጎታቸውን እንግዲህ አንዱን ወር በሌላው ወር ተተካ ነው የእንዳላጠፋን ነው ያው ቁጥሩ በቁጥር ተተካ ምንም የለ ይያሩ ይሄን ደግሞ ሰይጣን ስለሚሸላልምላቸው ምንም እንዳላጠፉ ይቆጥሩት ነበርና ያው ሰው ጥፋቱን ማወቅ አንድ ነገር ነው አጥፍቶት ያበቃ ግን አላጠፋውም ማለት ደግሞ ተጨማሪ ጥፋት ነውና ይሄንን መጥፎ ስራቸውን ሰይጣን ሸላልምላቸውና መልካም መስሎ አታያቸው በዚህም ታዲያ አላህ ጋራ ያለው ቁርአንያቸው በጣም እየተፋና እየከፋ ሄደና በመጨረሻም ወደ ነጃውና ወደ ፈላሁ መንገድ እንዳይወጡ አይመራቸውም የሚል ውሳኔ ላይ ደረሰ ማለት ነው። ያ أيها الذين آمنوا ما لكم إذا قيل لكم انفروا في سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا في الآخرة إلا قليل إلا تنفروا يعذبكم عذابا أليما ويستبدل قوما غيركم ولا تضروه شيئا والله على كل شيء قدير إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إذ يقول لصاحبه لا تحزن إن الله معنا، فأنزل الله سكينته عليه وأيده بجنود لم تروها، وجعل كلمة الذين كفروا السفلى وكلمة الله هي العليا، والله عزيز حكيم. يا أيها الذين آمنوا እናንተ በጌታችሁ በአላህ በመኖሩና በመብቱ ያወቃችሁና ያመናችሁ የሆናችሁ ወገኖች ሆይ ማለኩም ምን ሆናችሁ ምን ነካችሁ ኢዛ ጥለለኩም ፍሩ ፊሰቢልላ በአላህ መንገድ ተንቀሳቀሱ ተብሎ በነብዩ በኩል ትእዛዝ በሚሰጣችሁ ጊዜ እታጠልቱም ኢላል አርዲ ወደ መሬት የተወዘፋችሁትና የተዝቀጠቀጣችሁት ምን ሆናችሁ ነው በማለት የወቀሳ ጥያቄ ያቀርባል ማለት ነው። አረቢቱን በሕያት ዱንያ ምን አኺራ እቺ ቅርቢቱና ውስንቱ ህይወታችሁ ከዘላለማውና ከመጪው ዓለም ይበልጥ ወደዳችኋትና መረጣችኋትን ይላል። እንግዲህ ሰው በዚህ በዱንያ ላይ በሀብት በጤንነት በስልጣን በሁሉም ነገር ቢንበሻበሽ የተወሰነች ብልጭልጭናት አንድ ሰሞን ታይታ የምትከስም ነገር ግን በዚህች ባጭር ዕድሜ አላህ ያዘዘውን የሰራ እንደሆነ ዘላለማዊና ቋሚ የሆነ ጸጋና እድልን ይወርሳል ተብሏል። ታዲያ አላህ ሱብሃነሁ ወተዓላ ፍትብሊላ ታገሉ ብሎ በሚያዛችሁ ጊዜ ያአላህን ትእዛዝ ተቀብላችሁ ተግባራዊ ለማድረግ ወደ ኋላ የሚጎትታችሁ ይቺን ቅርቢቱን ህይወት ከመጫና ከዘላለማዊ እድልና መልካም ጸጋ የበለጠ ወደዳችኋትና አፍቅራችኋት ነው እንዴ? ምንድነው ምክንያቱ ይላል። ተማመታው ለሐያት ዱንያ ፊልአኺረቲ ኢላ ቀሊል በዚህች በቅርቢቱ ህይወታችሁ የምትጠቀሟትና የምትደሰቱባት ነገር አይደለችም። በመጪው ዓለም በአኺራ አንጻር ሲታይ በጣም ጥቂት ኢሚንት ተሂሳብን ማትገባ ደካማ ነገር እንጂ ይሄን ያለ እንደውም ወደረኛም ተሆን አይደለችም ማለት ነው። እንግዲህ ሰው ሲባል መቼም ዝብዝ ነው የለጥን ስሜትና ፍላጎትን ብቻ ነው የሚያተኩረው ማለት ነው። በተለይ ኢማኑ በደከመ ቁጥር እንግዲህ በቀጥታ የአኺራ ነገር ቸል ይያለ ለዚህ ለቅርቢቱ ህይወት ብቻ ይሆናል ትኩረቱ ማለት ነው። የዚህ አይነት እንግዲህ ሙሳሃቦችም ሰው እናቸውና ብዙዎች እንኳን በዚህ ደረጃ ባይታዩም የተወሰኑት ድክመት አሳይተው ነበር። በተለይ መጨረሻው አካባቢ ተቡክ ዘመቻ ነብያችን አለይሂ ሰላቱ ወሰለም ተነሱ ብለው በቀሰቀሷቸው ጊዜውም ሁኔታውም በጣም ፈታኝ ነበርና ብዙ ሰዎች ተዳከሙና የሆነ ያልሆነ ምክንያት እየፈጠሩ ለመቅረት ሞከሩ። የዛ ጊዜ ነው ይሄን አይነት ወቀሳ አዘል ጥያቄ ያቀረበላቸው አላህ ማለት ነው። ምክንያቱም ከዛ በፊት ያደርጓቸው የነበሩት ጦርነቶች የስበርት ጦርነት ነበሩ ማለት ይቻላል። ብዙ በጀዚረ ተዓለም ዙሪያ ነው አረብ ለአረብ ነበር የሚያደርጉት። ለመጀመሪያ ጊዜ ግን ከአረቡ ዓለም ወጣ ብለው ተቡክ አካባቢ በቀይ ግዥነት የኖሩ የነበሩትን ፈረንጆች ነው የወጓቸው ተቡክ ሄደው ነብያችን አለይሂ ሰላም። እና እነዚህ ፈረንጆች እንግዲህ በጣም በዛ ጊዜም ቢሆን በአንጻሩ ከአረቦች የተሻለ አቋም አላቸው በስልጣኔውም ሆነ በመሳሪያው በጦር ኃይሉ በሁሉም ነገር የተሻለ ለመሆኑ ያው የአረብን ሀገር በቀይ ግዛት ይዙ ነበር በዛም ወቅት ማለት ነው። በመሆኑም ነብያችን አለይሂ ሰላሁ ሰላም ባደረጉት እንቅስቃሴ የአረቡን ዓለም ከሞላ ጎደል ማንነታቸውን አሳይተውት በር ከፍተው ነበርና እነዚህ ነጮችን ደግሞ እሳቸው ካልፈሯቸውና ለመጀመሪያ ጊዜ ዋጋቸውን ካልሰጧቸው በስተቀር ለወደፊት አስፈሪ እንዳይሆን በማለት አስበው ይመስላል በተቡክ አካባቢ ያሉትን የውጭ ሀገር ገዦች ማስወገድ ያለብኝ ብለው ቆርጠው ተነሱና ልክ በ9ኛው አመት መጨረሻ አካባቢ ሷሃቦቻቸውን ተቡክን ዘምታለን ሮማዎች ጋር እንዋጋለን በማለት አዋጅ አወጡ። የዛ ጊዜ አብዛኛዎቹ ሷሃቦች ሁኔታው እንግዲህ ከባድ ቢሆንም ያው ያአላህና የረሱል ፍቃድ ከሆነ ምንም አይደል ብለው ሲስማሙ የተወሰኑት ግን ከበዳቸው። በተለይ ሙናፊቆቹ የሚፈጥሩት ጅምብር እንደ አረም መስሎት የወንድ ያጋጥመዋል እዛ ስዶ በሰላም አይመጣም እያሉ ያወሩ ስለነበረ በዚህ ቡርባዳ እንዳንግሪ እየቦቁ አንዳንዶቹ የሆነ ያልሆነ ምክንያት እየሰጡ ወደ ኋላ መቅረት ምና መስቀጥቀጥን መርጠው ነበር። ታዲያ ምንነካችሁና ነው ሙእሚን ነን ብላችሁ ያበቃ አላህ Subhanahu Wa Ta'ala ወደ ጀሃር ሲጠራችሁ ወደ ኋላ የምትጎተቱትና የምትወዘፉት በቅርቢቱ ህይወታችሁ እንደ ትልቅ ነገር ሆና ያያችሁና ረካችሁባት እንደ አኺራን ትታችሁ በማለት ወቀሳቸው ማለት ነው። እና ከተማኛ ያላነሱ ሙናፊቆች በተለያዩ ምክንያቶች ቀርተዋል ተዘመቻው ወደፊት ያው ዝርዝሩ የሚመጣበት ሁኔታ አለ ዙ ሱራ ላይ ማለት ነው። እና ይሄን አይነት እንግዲህ ሙከራ ማድረጋቸው ልክ እንዳልሆነና አሁንም ነገሩን እንዲያስቡበትና እንዲያስተካክሉ ተጠየቁ በዛ አያት ማለት ነው። ምክንያቱም እነሱ በዛው ከነበሩት ቢሆኑም ምን ጊዜም ያው ሙእሚን የሆነ ሰው ሁሉ ይሄ አይነት ጥያቄ አብሮት ይጓዛል ያአላህ እንዲን ለማከበር ጥሪ በሚደረግለት ጊዜ አግባብ ባለው አካል ወደኋላ መርገጥና አኸራን ቸል ብሎ ዱንያን መምረጥ አደገኛ አዝማሚያ መሆኑን ያሳየናል በአጠቃላይ ማለት ነው። ተማመታው ለሐያት ዱንያ ፊልአኺራ ማለት ሙቃቢለል አኺራ በዚህ በዱንያ ላይ ጭቅርቢቱ ህይወት ያለችው ጥቅሟና የዚህዚያዊ ፍላጎቷ ብትሟላም እንኳን ማትሟላውን ቀርቶ አይደለችም በዛች በመጪው ዓለም በአኺራው አንጻር ስትታይ ኢላ ቀሊል እንደው ከዚህ ዲባ የማትባል ደካማ እምንት ነገር ብትሆን እንጂ። ታዲያ የዘላለም ዲልን ቸል ብሎ ሰው እንዴት ለዚህ ላንድ ሰሞን ብልጭልጭ እንደ መስከረም አበባ አንድ ሰሞን ፈክታ የምትከስም ለሆነው ነገር አኺራንም ያህል ነገር እንዴት ይለውጣል አቂል የሆነ ሰው ማለት ነው። ኢላ ተንፊሩ እና አሁንም በተጠየቃችሁት መሰረት ለዚህ ለዘመቻው ባትንቀሳቀሱና ባትወጡ ወአዚብኩም አዛበን አሊማ አላህ ሱብሃነሁ ወተዓላ አሳማሚ የሆነ ቅጣትን እንደሚቀጣችሁ ነው በማለት አስጠነቀቀ። ማለትም ጥላት ቢተውትና ቢፈሩት እገሬ ፈርቶኛል ብሎ አይተውም። አንተ ካልተንቀሳቀስክና በወቅቱ የሚያስፈልገውን እርምጃ ካልወሰድክ እሱ ገብቶ ይመጣልህ አለቤት ድረስና ዋጋህን ታገኛለህ እንደማለት ነው። እና እናንተም ፈርታችሁ እምቢ ታላችሁና ተቀራችሁ እንዳውም መፈረታችሁን ሲያውቁ እነሱ የልብ ልብ ያገኙና እዙ ቤታችሁ መጥተው በህይወታችሁም በንብረታችሁም ላይ በሚያደርሱት አደጋ ቅጣት ልታገኙ ትችላላችሁ ነው የሚለው። ወይስተብዲል ቀውመን ገይረኩም እናንተ ደግሞ የጌታችሁን ፍቃድ የማታከብሩ ከሆናችሁ አላህ በእናንተ ፈንታ ሌሎችን ሰዎች ይተካ ይሆናል። እናንተ ስለተዋችሁት የኔ አላማ አይወድቅም። እናንተን አስገልልዬ ሌሎች ትእዛዜን የሚያከብሩና ከነብዬ ጋራ የሚንቀሳቀሱ ቅንና ትጉ የሆኑ ሰዎችን ተካበት ይሆናል በቦታችሁ ይላል። ወላ ተድሩ ሸይአ የዛ ጊዜ እናንተ ጌታን በምንም አይነት የማትጎዱት መሆኑን ታውቃላችሁ ራሳችሁን እንጂ ማለት ነው። አላህ እንግዲህ ዲኑን የሚሸከሙለትና አደራውን የሚያከብሩለት ሌሎች ህዝቦች ካመጣ እናንተ ግን ዲናችሁንም ዱንያችሁንም ከሰራችሁ ራሳችሁ ተጎዳችሁ እንጂ አላህ ያልተጎዳ መሆኑ የዛ ጊዜ ይገባችኋል። ይህ ከመሆኑ በፊት ግን ይህን ጊዜ ጉዳዩን አስቡበት ማለት ነው። ወላሁ አላ ኩሊ ሸይን ቀዲር አላህ ደግሞ በማንኛውም ነገር ላይ ችሎታው የላቀ የሆነ ጌታ ነውና ለአድርታ ላይ የሚያጠፋው እንደሌለ አውቃችሁ ይህን ጊዜ የተሰጣችሁትን እድል ሳታባክኑና ሳታበላችሁ ግዴታችሁን ተወጡና መልካም ወረታችሁን አግኙ። እምቢ ካላችሁ ግን እናንተን አስወግዳችሁና እኔ ግን ስራዬን ለሌሎቹ አሳልፌ እሰጣችኋለሁኝ የዛ ጊዜ እናንተ ዘላለም ኪሳራ ውስጥ ትገባላችሁ በማለት አስጠነቀቀ። እንግዲህ ይህ አይነት አዝማሚያ አደገኛ ስለሆነ የተወሰኑ ግለሰቦች ነው የዚህን አይነት ድክመት ያሳዩት። ግን መላው ህብረተሰብ እንዳው አቋም እንደያዘ አድርጎ ነው የወቀሰው። ምክንያቱም ቁጥር ታንድ ይጀምራል እንደሚባለው የተወሰኑ ግለሰቦች የዚህ አይነት ውስልትናና ድክመት ካሳዩ ቀስ በቀስ እነሱን እያየ የሚከተለው ይበዛና በመጨረሻ ወደ አጠቃላይ ሁኔታ ሊመጣ ይችላል ብሎ በመገመት ባጭሩ ነገሩን ለመጥጨትና መልክ ለማስያዝ ነው ይሄን አይነት ኃይል ቃል እና ማስጠንቀቂያዎችን ያጅጎደጎደው ማለት ነው። በመሆኑም በእጃቸው ተደናገጡ። ሙናፊቅ የሆኑትም ያው ተጋለጡ። እንደገና ደግሞ በየዋህነት ዝም ብለው ነገሩን ሳያገናዝቡ የገቡበትን ስህተታቸውን ተረድተው ወዳውኑ አቋማቸውን አስተካከሉ። ሁሉም ነገር አማረ ማለት ነው። እና የዛ ጊዜ እንግዲህ ሰዎች ናቸውና ትንሽ ድክመት ሲያሳዩ ወዳው ሲያርማቸውና አላህ ሱብሃነሁ ወተዓላ ሀግስ ይላቸው ይነቁ ነበረ ወዳው ይተካከሉ ነበር። ዛሬ ያለው ሙእሚን ግን ሙእሚን ነኝ የሚለው ቁርአንን እንዲሁ ዝም ብሎ እንደ ዜማ ያነባዋል። ያውም የሚያነቡት በጣም የተለዩት ጥሩ ናቸው የሚባሉት ናቸው። እንደ መመሪያ ግን አያየውም ማለት ነው። የዛ ጊዜ ግን ጥፋት ብርቅ ሆኖ እንደዚህ በዚህ ደረጃ ያለችው ትክክል ነገር እንኳ ይህን ያህል ማስጠንቀቂያና ዛቻ ታስከትል ነበረ። በአሁኑ ጊዜ ግን ሙስሊም ነን እየተባለ አላህ ያዘዘው ነገር መቶ በመቶ ተጥቶና ተረስቶ እንደገና ጀነቱም ሁሉም ነገር የኛ ነው እየተባለ በባዶው ዝም ብሎ በመኞት እንጋልባለን ማለት ነው። እና አሁንም ሙእሚን ነኝ የሚል ሰው ካለ የግድ ይህን ነገር ሊያስብበት የሚገባው መሆኑን ነው ቋሚ የሆነው የጌታ መመሪያ የሚያስገነዝበን ማለት ነው። ኢላ ተንሱሩሁ ይላል እና ነቢዩን አሁን እንግዲህ በተጠየቃችሁበት መሰረት ከጎኑ በመሰለፍ ካልረዳችሁትና ካልተባበራችሁት ይላል። ያው ነቢዩ ብቻዬንም ቢሆን እሄዳለሁ እንጂ አልቀርም ብለው ቁርጣ አቋም ይዘው ነበረ። አላህም ላ ተከለፉ ኢላ ነፍሰክ ወሐርጅ المؤمنين على القتال ሙእሚኖችን አግባባቸው ግን ግዴታው በቀጥታ የሚመለከተ አንተን ነውና አንተ ራስህን ቢሆን ትወጣለህ ብቻህን ብሏቸው ስለነበረ በዛ መሰረት የቀረው ቢቀር እኔ ብቻዬንም ቢሆን አልተወውም ብለው ነበረ። አላህ ደግሞ እርግጥ ነው ነብዩ ይወጣል ብቻውንም ቢሆን እናንተ ደግሞ ከጎኑ ካልቆማችሁና ካልተባበራችሁት ካልረዳችሁት ረዳትና ደጃት ያጣል እንዳይመስላችሁ ፈቀርነ ሰረሁላህ اذ አፍረጀሁ الذين كفروا ታውን ቀደም እነዛ ከሃዲ የሆኑ ወገኖቹ ከትውልድ አገሩ እንዲወጣ ግፊት ባሳደሩበት ጊዜ አላህ Subhanahu Wa Ta'ala እርድቶታልና ደግፎታል። የዛ ጊዜ የደገፈው ጌታ ዛሬም ማያጋልጠውም ይረዳዋል። እናንተ ግን ያው ምስጋናው ይቀርባችኋል እንጂ ነብዩን እናንተ ረዳችሁት አረዳችሁት ታውን ቀደምም ቃውጢ በሆነው ቀን ብቻውን ሁሉም ነገር ከርቶና ተንሸራቶ ሚያዝ ሚጨበጥ በጠፋበት ሰዓት የመካ አረመኔዎች ሊጨለ ለማለብሰው እየመከሩና እያሴሩ የተለያዩ ምጫዎች ለመውሰድ ሲሞክሩ ያን ሁሉ አጥፍቴና ለነሱ ሴራ በጣጥሽ በመጨረሻ በሰላም እንዲወጣና እንዳመልጥ አድርገዋለሁ። ከዛ ጊዜ እንግዲህ የባሰ ነገር የለምና የዛ ጊዜ የረዳው ጌታ አሁንም ከጎድኑ አለ። እናንተ ግን ብትረዱ ለራሳችሁ ነው የምትጠቀሙት እንጂ እሱ ምን ጊዜም እኔ ነኝ የምጠብቀውና የምረዳው والله ያሲሙ ከሚነና እንደተባለው ማለት ነው። እና اذا خرجوا الذين كفروا يميلاتهم مشرك العرب قريشዎች ናቸው። እንግዲህ መጀመሪያ ለ13 አመታት ያህል በተከታታይ ስለ ተውሂድ ሲያስተምሩ ቆይተው ባደረጉት እንቅስቃሴ የተወሰኑ ግለሰቦች አማኞች ሲያፈሩ እነዛና አማኞች ለምን እሱን ተቀበላችሁና ተከተላችሁ ይላሉ። በጅምላና በተናጠል እየከተከቱና እያሰቃዩ መቆሚያ መቀመጫ ሲያሳጧቸው ወደ ኢትዮጵያ እንዲሄዱና ጊዜ እንዲያሳልፉ አዘዟቸው ተከታዮቻቸው። ትክክለኛ የአላህ ነብይ መሆናቸውን የሚያስረዳውም አንዱ ይሄ ነው። ማንም የህዝብ መሪ ወይም ያንደ አዲዮት መሪ የሆነ አካል ራሱ የደሃድግ ያስተባበረ እሱ በውጭ ሀገር በማያሰጋው ቦታ ተቀምጦ መመሪያ መስጠት እንጂ እሱ ራሱ ግንባር ሆኖ እየታገለና እየተፋለመ ተከታዮችን እንደገና ወደ ውጭ ሀገር ሄዳችሁ በፎይታ ተቀመጡ የሚል ሰው በታሪክ ታይቶ ያቀም። እሳቸው ግን እሳቸው ብቻቸውን እየታገሉ ያገኙአቸውን አማኞች እንዳይጨፈጭፉባቸውና እንዳያጠፉባቸው ሰላም ወደ አለበት ጎረቤት ሀገር ሄዳችሁ ግዚያ ያሳለፉና የተሻለ ሁኔታ ሲመጣ ተመለሳላችሁ ይሏቸው ነበር። እነዛን እስከሚሸኙ ድረስ እንግዲህ በየአጋጣሚው እነሱ ፋታ በማሳጣት ያዙ ይቀጥቅጡባቸው ነበር። በመጨረሻም እሳቸውና በጣም ጥቂቶቹ ሲቀሩ እሱንም ጭምር ማጥፋት አለብን ብለው በወሰዱት እርምጃ ብዙ የተጠናከረ አድማና ሴራ ተደረገና እሱን ያው ያገሩን ጎረምሳ ሰብስበው ከየብሔረሰቡ የተውጣጡ ጎረምሳዎች መጥተው አንድ ጊዜ ዙሪያውን ከበው እንዲጨፈጭፉትና ደሙ ደመልከልብ እንዲሆን ከዛ በኋላ የነፍሷ ጋውን ብቻ ከፍለን እንገላገላለን ብለው ወስነው ነበር። ተቀረቡት ሐሳቦች አንዱ መግደል ሲሆን አንዱ ከሀገር ማባረር፣ ሌላው ደግሞ እስረኛ አድርጎ እድሜ ልክን ማስቀመጥ ነበር። በመጨረሻ መግደል የሚለው ነበር የጸደቀው ያው ባለፈው ሱራ እንደተጠቀሰው ማለት ነው። ታዲያ እንግዲህ በዛ ጊዜ እነሱ ለመግደል ወስነው ጨርሰው ተውሳኔም ወደ ተግባር ተለውጦ ያ ሁሉ የአካባቢው ጎረምሳ መጥቶ ቤቱን ከቦ እያለ በመሐከላቸው ጣጥተውና አልፈው እንደሄዱአቸው አደረገ አላህ Subhanahu Wa Ta'ala። ከዛም አቡበክርን ከስተው ወደ ጋራ ሄደው እንደገና ተውር የሚባል ኮረብታ ውስጥ ምትገኝ ዋሻ እንዲደበቁ አደረጋቸው ማለት ነው። እና ታኒየት ነይኒ ሁለት ፍሬ ሆነው የሁለት ጓደኛ አንድ አባል ሆኖ በወጣበት ጊዜ የረዳው ጌታ አሁንም ይረዳዋል ይላል። እና አቡበክርና አሳቸው ብቻ ናቸው ወጡ። ሌሎችን አማኞች ቀደም ሲልም ወደ ሀበሻ የተረፉትንም ወደ መዲና ሸኝተው ነበር። እዝሁማ ፊልጋሪ እነዚህ ሁለት ግለሰቦች በዛች በዋሻ ውስጥ ተደብቀው በነበሩበት ሰዓት ጥላቶቻቸው እዛች ዋሻ ገብቶ ይሆናል የሚል ጥርጣሬ ስለተሰማቸው ለፍለጋ መጥተው ነበር። እነሱ ውስጥ ገብተዋል። ያ ሸረሪት ግን አፏን እንደዛ አድርታ ታታበታለች። እነሱ ግን እዚች መቆሚያዋ ላይ ከላይ ከኮረብታው ላይ ቆመው እግራቸው ቆመበት ስር ነው እነሱ የተደበቁት። ብዙ ጥልቀት የላትም እንደው ለስሙ ነው እንጂ ዋሻ የምትባለው ትንሽ ነገር ናት። እና በእግራቸው እንደዚህ ዝቅ ብለው አጎንብሰው ቢመለከቱ ኑሮ ሊያዋቸው በሚችሉበት ሁኔታ ነው ያሉ። እና እዚህ አሰብስበው ቆመው እዚህ ገብቶ ይሆን እንደዚህ አይ የማሸረሪት ያደረበት እንዴት አድርጎ ቢገቡ ኑሮ የበጣጠስ ነበረ እያሉ ሲወያዩ አቡበክር ቀጥ ብለው ሲመለከቱ የእግራቸውን ጫፍ ያዩት ነበረ ይላል። ይህ ጊዜ በጣም ደነገጡና እንደው ካሁን እግራቸውን እንደዚህ ሸርተት አድርገው ቢመለከቱ እንደሚያዋቸው ሲገምቱ ጨነቃቸውና ነብዩን ይገሏቸዋል መስሏቸው ቀስ ብለው ያ ረሱላህ ይላቸዋል። ለው አነ አሐደሁም ነዘረ ኢላ ሪጅለይ ለረአና እና አሁን እኮ እግራቸውን እንደዚህ በአፋፉ ላይ ብቅ ያለውን ገለል አድርገው አይናቸውን ወደዚህ ያስተካክሉ ኑሮ ሊያውን ይችሉ ነበረ እንዴት ነው የማያውን ይሏቸዋል። ማባሉ ከቢትነይን አላሁ ታሊቱሁማ አሉ ረሱል ዐለይሂ ሰላም። እና ሁለት ጓደኛ የሆኑ ሰዎች ሶስተኛ ረዳታቸውና ተንከባከቢያቸው አላህ ሆኖላቸው ይያለ ጥላት ያየናል ብለ እንዴት ትገምታለህ በማለት በአርናቆት መልክ መለሱላቸው። የነቢያችን እንግዲህ የኢማናቸው ጥንካሬ በአላህ ያላቸው መመካት ምን ያህል እንደሆነ ያሳያል ይሄ መልስ ማለት ነው። እና አይዞ ሀያውንም አይደለም ያሏቸው እንዴት ያውናል ብለ ትገምታለህ በጣም ይገርመኛል ይሄን መገመት ብለው በአርናቆት ነው የመለሱላቸው ማለት ነው። እርግጠኛ ከመሆናቸው የተነሳ እና እንዳሉትም እዚህ አልገባም የለም ብለው እንደገና ተተዋቸው ተመልሰው ሂደዋል። የዛ ጊዜ እንግዲህ ማን ነው የረዳቸው? ልክ አቡበክር እንዳሉት እግራቸውን የጫማቸውን እንኳን ለማስተካከል ጎንበስ ቢሉ በትክክል ሊያዋቸው የሚችሉት ቦታ ላይ እያሉ ሳያዋቸው እንዲቀሩ ያደረግኩት እኔ የሁለቱ ጓደኛማዎች ሶስተኛ ደጋፊያቸውና ጠባቂያቸው በመሆኔ ነው። ታዲያ በዛች ቀን እንኳን ከዛች ሁኔታ አድኛቸው እያለሁኝ ዛሬ እንደገና በተሻለ ሁኔታ ላይ እያሉ ነብዩና ተከታዮቹ በቀላሉ ይጠፋሉ ማለት ዘበት ነው ማለት ነው። እና እንግዲህ በዛ መልክ እንዴት ታይናል ያዩናል ብለ ትገምታለህ ብለው ሲናገሩ አቡበክር ለራሳቸው አስበው አልነበረም። እሳቸው እንግዲህ የነብዩን ሞት ላለማየት ነበረ ጭንቀታቸው። ይህን ሲሏቸው ረካሁኝ ይላሉ። እና ያው ነብዩ እንደማይዋሹ ስለሚያውቁ እንግዲህ እነዚህ ሰዎች አሁንም በተጅሪባም ደግሞ ያውቁታል። አሁን ቀደም ኡሙ ጀሚል የምትባል ያጎታቸው ሚስት የአቡላሃ ሚስት አንድ ቀን ተናዳ ተበዜዳ በወረደችበት ጊዜ እኛን የሚሰድብና የሚዘልፍ አንቀጽ ወረደ ብላ ተናዳ ደቦል ድንጋይ ይዛ መጣ ከአባ አጠገብ። እና አቡበክር ጋራ ከአባ አጠገብ ሜዳው ላይ ተቀምጠው እያሉ የታለ ጓደኛ እያለ አቡበክርን ትጠይቃቸዋል። ይኸው እያሉ ጣታቸውን እየቀሰሩ እያሳዩት አታያቸው። በመጨረሻ ያው ዘላ ዘላ ሳታያቸው ድንጋውን ዝም ብላ ወሩራ ትታያል። እንዴት ነው በሚሏቸው ጊዜ ያ አላህ ጋርዷታል ልታየኝ አትችልም አሉ። አሁንም ታዲያ በአላህ ትእዛዝ ስለሚመሩ ብቻ እዛች ዋሻ ሄደ ለሰበቡ ተጠጋ ስላለኝ ነው እንጂ የገባሁት እዛ ባዶ ሜዳ ላይ ሲሸፍነኝና ሲደብቀኝ ታቀለም እንዴ እንዴት አሁን ያውናል ብለህ ገመትክ አሉና ነገሯቸው። ሁኔታውም እንግዲህ እሳቸውን በተጅሪባ ስላወቁት ወዲያውኑ ገባቸው ተረዱ ተስማሙ። እና ለሶስት ቀናት ያህል እዛች ተቆዩ። በኋላ ያው ግርግሩ ሲበርድ እንደገና ያው ጉዟቸውን ወደ መዲና ቀጠሉና በዘጠኝ ቀን ጉዞ መዲናቸው በሰላም ሊገቡ ቻሉ ማለት ነው። እዛ ጊዜ እንግዲህ ሁለት ፍሬ ሰዎች በቀላሉ ሊገኙና ሊጠቁ የሚችሉትን በዚህ መልክ ጠብቆና አንከባክቦ ለዛ ያበቃቸው የሆነ ጌታ አሁንም አላቸው ለነብዩና ለትክክለኞቹ ተከታዮቹ ነው ምነው ኢብ የቁሉ ሊሷሂቢሂ ላ ተሕዘን። እና መቼ ነው አላህ ስብሓነሁ ወተዓላ የዚህ አይነት እርዳታ ያደረገላቸው ብትል ለጓደኛው ለቅርብ ረዳቱ ለአቡበክር ረዲየላሁ አንሁ አይዞ አትዘን ብሎ ባበረታታበት ጊዜ ይላል። እዛ ዋሻ ውስጥ እንግዲህ ታሁን ታሁን ይሆናል እያሉ ሲጨነቁ አቡበክር ምንድን ነው የሚያስጨንቅህ አይዞ አትዘን አላህ ስብሓነሁ ወተዓላ የእኛ ረዳት ነው በማለት አበረታቱ። እሳቸውም አብረው መፍራትና መስጋት ሲገባቸው ምንም ነገር እንደሌለ አይተው አቡበክርን ማደናደን ጀመሩ ማለት ነው። እና ኢነላሀ መዓና እንዳያዝኑም ደግሞ ያደረጉበት ምክንያቱ አላህ ከእኛ ጋር ነው የሚለውን አነጋገራቸው ነው። አላህ ያው እኛ እንደ ሰበብ እንድንጠቀም ያዘዘን ነገር ካደረግ ከዛ በኋላ አላህ በእርዳታ በእንክብካቤው እኛ ጋር ነውና ምንም የሚያሰጋህና የሚያሳዝንህ ነገር የለም እያለ በሚመክርና በሚያበረታታው ጊዜ አላህ እንዴት እንደረዳው ታውቃላችሁ። የዛ ጊዜ የረዳው ጌታ አሁንም አጋልጦ አይሰጥም። ፈአንዘለላሁ ሰኪነተሁ ዐለይህ እና አላህ ስብሓነሁ ወተዓላ እርካታውን በነቢዩ ላይ አወረደ። ወአየደሁ ቢጅኑድን ለም ተረውሃ በማታዋቸው ሰራዊቶችም አጠናከረው። ያው መላእክቶች ዙሪያውን ከበው አጅበው እናንተ አታዋቸውም እንጂ ጥበቃ ያደረጉላቸው ነበረ ማለት ነው። ወጃለ ከሊመተ ለዚነ ከፈሩ ሱፍላ በዛ ጊዜ የካሃዲዎችን የውሳኔ ቃል የበታች አደረገ። በእነሱ አስተሳሰብና በውሳኔያቸው እንግዲህ የመጨረሻ እርምጃ ወስደው ተገላግለው ነበረና ያ ያሰቡትና የወጠኑት ሴራ ሁሉ በቀላሉ ከሸፈና ወደቀ ማለት ነው። ወከሊመቱላህ ሂየል ዑልያ የአላህ ውሳኔ ቃል ደግሞ ይህቷ የበላይ መሆኗ ተረጋገጠ። ለአቅሊበና አነ ወሩሱሊ ወልአቂበቱ ሊልሙተቂን ብሏልና አሸናፊነቱን አስመሰከረ ማለት ነው። ወላህ አዚዙን ሐኪም።